ባለፈው ሳምንት በእኛ ድራማ ጋሻ ቤት ውስጥ የሚላስ የሚቀመስ የለም። የቤት ወጪ መቼ ነው የምትሰጠኝ? እንደውም ካሁን በኋላ ምንም ገንዘብ ባልሰጣችሁ ምን ይመስላችኋል? አባይ ካየለ ጋር ማጥማት ይቅርብኝ። ሐሳቤን ቀይሬ የንግድ ኤግዚቢሽኑ ላይ መዝፈን ሳልከለክልሽ እንዲህ ያለ ማይረባ ወሬሽን ብታቆሚ ይሻላል። ቤላት ቤላት ቀስ በይ እንጂ። ባለፈው ያገኘሁሽ ጊዜ ላከብርሽ ሞክሬ ነበር። ቢሆንም ግን ስልኬን አልሰጠም። ወደድሽም ጥላሽም ቁጥርሽ ትሰጭኛለሽ። እማዬ ምን ሆንሽ? እቱ የብርቱካን ቤት ልብስ ስታጥብ አባዬ አያት እና ደበደበሽ? አይዟችሁ ደህና ነኝ። አንቺ ሁሌ ደህና ነን ነው የምትዩ? መቼ ነው ደህና እንዳልሆነ ነው የሚገባሽ እማዬ? እና ምን ላርግ? ንገሪኝ፣ ምን ላርግ ንገሪኛ። ቆይ እማዬ፣ እኔ ላውርድልሽ። ዞር በይ እንዳይመታሽ። እሺ እማዬ። ግን እኮ አሁን ወገቤን ተሽሎኛል። ደግሞ እንደገና ተነስቶበት እስኪ ደበድብሽ ድረስ ነዋ። መስዬ ሻዩን ጣጁ። እሺ ጥጃለሁ፣ ግን ስኳር የለም። ምን እንደሚፈልግ እኮ ማወቅ አልቻልኩም። የቤት ወጪ አይሰጠኝ ወይ ደግሞ እንድሰራ አይፈልግ። በረሀብ እንድናልቅ ይሆናል። ተይ እሙዬ ተይ። አረ እንኳንም ውጭ መብላት ጀመረ እማዬ። ቲ እኛም ሳንሳቀቅ ያገኘናትን እንበላለን። የሚበላ ሲኖር አይደል? አይዞሽ እማዬ፣ ስራም ቢሆን ፈልጌ እገባለሁ እንጂ በረሀብም አናልቅ። ደግሞ የምን ስራ መጣሽ? አባትሽ እንዲከፋው ይችላል። ሌላ ምርጫ አለን አይመስለኝም። ሳራ፣ እስቲ እነዛን ወረቀቶች አቀብኝ። ሳራ፣ አንቺን እኮ ነው። ምን ምን አልከኝ ፋሲል? አንቺ ልጅ ሰሞኑን ምን ሆነሻል? ከትምህርት ቤት ትቀሪያለሽ? ደብሮሻል? ምግብ አትበይም? ደህና ነኝ፣ ምንም አልንኩ። ሰሞኑን ዝም ብዬ ሳይሽ ነበር። ደግሞ ምን እንደሆንሽ አውቄብሻለሁ። ኧረ እኔ ምንም አልንኩ። ፍቅር ይዞሻል። ምን? ያ ማንቲ የሚባል ልጅ ነው አይደል? ኧረ እባክህ ፋሲል፣ የማይሆን ነገር አታውራ። ምንድን ነው ሳይነጋ የሚያጭቃጭቃችሁ? ምንም አይደለም አባዬ። ይሄ ፋሲል ዝም ብሎ የማይሆን ነገር እያወራ ነው። አረ የማይሆን ነገር ነው የማወራው? በቃ ሁለታችሁም አቁሙ። ህፃናት መሆናችሁ ነው እንዴ? አባዬ ምን መሰለህ፣ ፋሲል ትምህርት ቤት ልሄድ ነው፣ ሸኘኝ። ይኸውልህ አባዬ። ፋሲል ረፍዶብኛል። ፋሲል በቃ እህትህን ሸኛት። ግን እኮ አባዬ። አንተ ደግሞ የምን ነገረኛ መሆን ነው? በሉ ሂዱ። አሁን ደህና ዋል አባዬ። ና እንሂድ ፋሲል። እማ። አቤት ማንቲ። ሸራ ጫማ ነተሽዋል? ኧረ እኔ አላየሁም። ያስቀመጥክበት ቦታ እስቲ ፈልግ። አንዱን እግር ብቻ ነው ያገኘሁት። አንደኛውን ጣልሽው? ቤቱን አሸተተው። ምን ላርግ እንዴ እማዬ? እባክህን ስቀልድ ነው፣ እንዴት እጥለዋለሁ? ዛሬ እኮ ወሳኝ ጨዋታ ነው ያለብኝ። በአንድ እግር ጫማ ልጫወት ነው እንዴ? ለማንኛውም አንዱን እግር ይዤው ልሂድ። እማ በእናትሽ በእናትሽ፣ አንዱን ካገኘሽው ትምህርት ቤት አንጭልኝ። ያንተ ነገር በላውን ሂድ፣ ረፍዷል። እሺ ማይ ቻው። ደህና አደር አባባዬ። ደህና አደርሽ ለምለም፣ ዛሬ በጊዜ መጣሽ። የእኛዎች እንደ ወትሯችሁ የጠዋት ወሬያችሁን ልትሰልቁ ነው? አይ አባባዬ፣ ከጓደኞች ጋር ማውራት የመሰለ ነገር እኮ የለም። አይ ሙዬ፣ መች ጠፋኝ ብለሽ ነው? እኛም ልጆች ሆነን ጠዋት እየተገናኘን መስክ ላይ ከብት እያገድን ልክ እንደ እናንተ የባጤ ቆጡን እናወራ ነበር። አባባ እኛማ የከተማ ልጆች ነን፣ ለወሬ ሜዳ እንሄድም። አይ ሜላት ይሁንልሽ። በሉ ሂዶ ወደ ትምህርታችሁ። እሺ አባባ። ሰላም ነው ጀለሶች? ሰላም። አንቺ ድምፅሽ ምን ሆነ ነው? ዋኪሽ ስራ ቦታ ስለምጮህበት ነው። አንቺስ የመጀመሪያ ስራሽ እንዴት ነው? ክፍሎች ይስተረፉ። ኡፍ ታይ ተሰቃየው ነው የምልሽ። ዳዲ ሾፒንግ ሄደን ያጠፋነውን ብር ሁሉ እስከመልስ ድረስ ትሰሪያለሽ ብሎኛል። አቤት ሚላት ግን ማጋነን ስችይበት። ዘላለም እኮ መስራት ያለብሽ አስመሰልሽ። ሚላትዬ ብታስቢ ግን ይሄ ላንቺ አሪፍ ነው። ጥሩ የስራ ልምድ ይሆንሻል። ምናልባት። እንዴት ናችሁ? ሰላም ነው ሳሪዳ? ምን ነው? ኡፍ ታላቅ ወንድም ሲባል ብታይ። ይሄ ፋሲል ለአባቴ ፍቅር ይዟታል ብሎ ሊነግረው ነበር። ፍቅሩ? እሱ ደግሞ ሰሞኑን በፍቅር ወሬ ተለክፎ። ምን አልሽ ሚላት? አይ ምንም። ይልቅ ለሊ የዘፈንሽን በጣም ነው የወደድኩት። እንስፈና? ደስ ይለኛል በጣም። ድምጼ ባይዘጋ ኖሮ አብሬያችሁ ዘፍን ነበር። አይዞሽ ሚሚዬ። ሚላት እያንቺ ጀምር። ጀምር። ልትያጎበጠውን ቢጭኑ ታጠና ይሰብሩታል እንጂ ታዲያ መች ሊያደርጉት ቀና። ሰኒ ላይ ሞፈር ነው እንጂ ማጨድን በርታ ይሉት። በክረምት መሬት ነው እንጂ ጎተራን ዘር አይሰጡት። ደስ ይላል በጣም። ሰኒ ላይ ሞፈር ነው እንጂ ማጨድን በርታ ይሉት። በክረምት መሬት ነው እንጂ ጎተራን ዘር አይሰጡት። በጣም ነው የሚያምረው። እንዴት እንደወደድኩት እና በዚህ ወሳኝ ሰዓት ትቼ መጣሁ ትለኛል። ሀይ ሙዬ። ሀይ ማንቲ። እሺ ምን አድርግ ነው የምትለኝ? በቄ እኔ አላውቅም። አረ ማንቲ እና በቄ እንደ ውሻ ልትነካከሱ ነው እንዴ? ሚሚ ዛሬ ተይ። የዋንጫ ጨዋታ እያለብን አንድ እግር ጫማውን ጠፋብኝ ይላል እንዴ? ትሰማኛለህ? ከየትም ብለህ ጫማ አምጣ። ሌላ ምንም አማራጭ አይታየኝ። ታዲያ በባዶ እግሮ ይጫወታል? ከፖሊ ቴክኒክ ጋር አብደሻል። ባዶ እግሬን ማ እኮ የሰባብሩኛል። ማንቲ ሂል ጫማ የላውስ እንዴ? ያምርብሃል። አያስቅምሽ? ባሉ እኔ ልማርሽ። ተከተል። ምን ተማሪ ይመስል በርበሩን ታያለ። በልና እንሂድ። ቻው ሚሚዬ። ቻው። እኔ ምልሽ ሙ፣ ጨዋታውን በኋላ ታያለሽ አይደል? እንዴ አያመልጠኝም። ማንቲ ይልቅ ወሬን ተውና ጫማ የሚያውስ ፈልግ። ቻው ሙ። ቻው ማንቲ። ይቅና። ዙሪያሽ ምን እያደረግሽ ነው? እቃ እያጠብኩ። በስራ ሰዓት አንተ እዚህ ምን ትሰራለህ? ወረቀት ረስቼ ልወስድ ነው የመጣሁት። ምን ላግዝሽ? ምን? ከመቼ ወዲህ ምን ፈልገህ ነው? እኔ ምልሽ ሳራ ላይ የሆነ ለውጥ አላየሽባት? ለውጥ ብቻ ልጅቷማ የሆነ ነገር ሆናለች። እሱን እኮ ነው ምልሽ። እኔ እርግጠኛ ነኝ ከሆነ ሰው ጋር ፍቅር ይዟታል። አንተ ግን እንዴት ነው ፍቅር ይዟታል ብለህ የደመደምከው? ሌላ ምን ነገር ሊሆን ይችላል? አይ ወይ ወንዶች ስትባሉ ሁሉም ነገር ስለ እናንተ ይመስላችኋል። ወይ ፈተና አስጨንቋል፣ ወይ ከአንድ ጓደኛዋ ጋር ተጣልታ ሊሆን አይችልም። ይሄ ፍቅር ካልሆነ ምንም ነገር ሊሆን አይችልም። እና አንተ በዚህች እድሜ ስለ ህይወት አዋቂ የሆነ ተገኘ? ዙሪያሽ ወሬ አታብሽ። እኔ አሁን አንቺን የፈለግኩሽ ሳራን በሚስጥር እንድትከታተይልኝ ነው። እኔ እኮ ወጥ ቤት እንጂ ሰላይ አይደለሁ። አውቃለሁ። ሻሽ ብገዛልሽስ? አሁን ጥሩ ነገር አመጣ። አንቺ ግን ቀላል ነጋዴ አይደለሽም። ሞላ ሞላ፣ አንድ ሰው አቀዮ። እስኪ አንቺ ጠጋ በይለት፣ እዛ ጋ የሰው ትርፍ የለውም። አንቺ ዘንቢልሽን አንሹ። ሚሚዬ ድምፅሽ በጣም ብሶበታል። አዎ እባክህ ብሶብኛል። ጋሽ ወልዴን የዋጥሻቸው ይመስለን። ደግሞ ማን ነው ጋሽ ወልዴ? የእኛ ሰፈር ወፍራም ጥሩምባ ነፊ። ድምፅሽ እሳቸውን አስታወሰ። እባክህ አትቀልጭ። ይህ ስራ ድምፄ ነው የመጪ አበላሸው እኮ። ደግሞ በኋላ ልምምድ አለብኝ። እንዴት እንደምዘፍን እራሱ አላቅ። ሚሚ የአንቺ ቃ አይደለም እንዴ? አዎ ዛሬ ግርማ ጋር መሄድ ስላልቻልኩ ልጆቹን ጠብቁልኝ ብያቸው ነው። ታዲያ ሰውየው ለምንድን ነው እቃሽ አካባቢ የሚያንዣብበው? እረ ሁኔታው አላማረኝም። እንዴ እንዴ እንዴ! አንተ እቃውን አስቀምጥላት። እንዴ ያሱ ያሱ ያሱ! ተማሪዎች የቤት ስራችሁን አይቼዋለሁ። በጣም ጥሩ ነው። ቲቸር ኖክ። አቤት ሙዬ። እና እውነት ይልማ ገብረአብ የግጥም ምሽቱ ላይ ይገኛል? እርግጠኛ አይደለሁም። ፕሮግራሜን አይቼ አሳውቅሃለሁ ብሎኛል። እንደሚመጣ ግን ተስፋ አለኝ። ሁላችሁም ብትገኙ ደስ ይለኛል። በተለይ የኛዎች ፕሮግራሙን በዘፈን እንድትከፍቱልኝ አስቤያለሁ። በጣም ደስ ይላል። ጥሩ እንግዲህ ተዘጋጁ። በል ወደ መሳ። ማንቲ። አቤት ቸር። አንዴ ፈልጋለሁ። እሺ። አንድ ግሩን ጫማ አገኘው እንዴ? አራ አላገኘሁትም። እንደውም ባለፈው ቢሮ ያስቀመጥኩት ሸራ ጫማ አለ። ና በቃ እሱ ልስጠህና አርገ ትጫወታለህ። አረ ቲቸር ሁሌ እኮ መፍትሄ አታጣም። እናንተ ግጥም ምሽቱ ላይ ዝግጅታችን ማቅረባችን ደስ አይልም? ቀጥሎ ደግሞ የንግድ ትርኢቱ ላይ ወይኔ ታድ በጣም ነው ደስ የሚለው ሙዬ። በጣም ሳሪታ ይልማ ገብረአብን እኮ ልናገኘው ነው። በጣም ጓጉቻለሁ። እሱ የሚያቀርብ ከሆነ በእርግጠኝነት አባቴ እንዲሄድ ይፈቅድልኛል። ወይኔ በጣም ነው ግጥሙን የሚወደው። ቆይ ግን ለግጥሙ ምሽት ግን ምንድን ነው የምንለብሰው? መጀመሪያ ምን ዘፈን እንደምናቀርብ እንወስን። ይልቅ ሚሜታለች ልምምዱን ብንጀምር ጥሩ ነበር። ያቻት እየመጣች ነው። እሰይ ግን ድብር ያላት ትመስላለች። እንዴት ነሽ ሚሚዬ? ምን ሆነሻል? ምን ያልሆንኩት ነገር አለ? አንዱ ቀይን ሰረቀኝ። ወይኔ ሲያስጠላ። እየሾፍኩት ቀይን ይዞ ቢመጫል። አይዞሽ እሺ ሚሚዬ። ደግሞ ድምፅሽ ባሰበት። ይመጭ ስጮ እኮ ነው ሞላው። አንድ አሪፍ ነገር ቢኖረኝ እሱ ነው አበላሸው። ሚሚዬ ድምፅሽ ብቻ እኮ አይደለም አሪፍ፣ ንግድ ላይ ጎበዝ ነሽ፣ ሰውን ማግባባት ትችይበታለሽ፣ ብቻ በብዙ ነገር ጎበዝ ነሽ። አይለምለም ለእኔ እኮ ዘፈን ችግሬን ያስረሳኛል፣ ጥንካሬን ይሰጠኛል፣ ከእናንተ ጋርም ያገናኘኛል። አሁን ድምፄ ከተበላሸ የምሸጠው እቃ ከሌለኝ እሺ ሌላ ምን አለኝ? ምን ይወጣኛል? ሚሚዬ አሁን እስኪ ሙድሽ እንዲቀየር አንድ ዘፈን እንስፈን። ሚሚ ጎረምሳ ዋጭ ስለምትመስ ይሄኛው ይለፍሽ። እንዴ ሜላት ምን ነካሽ? ሳራ ሜላት እውነቷን ነው። እሺ በቃ ሚሚዬ እኛ የተለማመድ ነው እንስፈንልሽ፣ ድብርቱ ይለቅሻል። አሪፍ። ምን ውርጭ ቢመጣ ዝናብ ቢያከፋ ከትናንት በረዶ ከመብረቅ አይከፋ፣ ደመናው ገፎ ብርሃን መጣ፣ ይሄ ነው ቀናችን በድል ተወጣ። ታድለን ታድለን ይኸው ተገናኘን በመጣው አዲስ ቀን፣ ታድለን ታድለን ያለፈ ክፉ ቀን ሁሉን ነገር ችለን፣ ታድለን ታድለን ይኸው ተገናኘን በመጣው አዲስ ቀን፣ ታድለን ታድለን ያለፈ ክፉ ቀን ሁሉን ነገር ችለን። የሌለኝ ሳስብ በእጅ ያለው ካልጠፋ በማይሆን መንገድ ውስጥ አለ የመሆን ተስፋ። ኖርኩ ይባላል ጉበት ከተገኘው ኑሬ፣ በረሃ ያለ ዛፍ ታች ያለ ፍሬ። ሕይወቴን አቅናው ከስንቱ ታግዬ፣ እንዲኛ ልረታ ምቻት ሰጥን ብዬ፣ ሕይወቴን አቅናው ከስንቱ ታግዬ፣ እንዲኛ ልረታ ምቻት ሰጥን ብዬ። የመጣው እንጃልኩ እንደኔው ትከሻ I'm ደስ የሚል። ምን ነው ሳራ? ቲቸራዬ ለክላስ የምገባ አይመስለኝም። እንደማልመጣ ነገሩልኝ። ቻው። ሳሪ ምን ሆነሻል? ምንም አልሆንኩም፣ ብቻ ነገሩልኝ። ሚሚ ሚሚ፣ ታዲያ ሰጠፉ እቃሽን አገኘሽው? ምን ይገኛል በእናት ፍለጋ ስኳትን እኮ ነው ያልኩት። እንዴት የሚያሳዝን ነገር ነው። ስማ አጥፉ፣ እኔ ይህንን ስራ መቀጠል አልችልም። እንዴ ለምን? ድምፅሽ ነው ያሳሰበሽ? ቆይቶ ከወደ ድሮ ይመለሳል። የቀረ ነገር ይቅር እንጂ በድምፄ እንኳን አትምጣብኝ። ከቆረጥሽ እንግዲህ ምን ማድረግ ይችላሉ። በይንኪ ይምብር ለራት ይሆንሻል። አረ አልፈልግም እጥፉ። ልመና ደረጃም አልደረስኩኝ። ይሄ እኮ ልመና አይደለም፣ ይልቅ እንኪ ስራ ቆመሻል። በዛ ላይ ቀሽ ተሰርቋል። ግድ የለሽም እንኪ። ልጆች በረምቶ ማሟቁ ፖሊቴክኒክ ቀላል ቲም አይደለም። ታውቃላችሁ አይደለም እንዴ? ፈጣን አጥቂዎች አሏቸው። ተከላካዮቹ ገትራችሁ መያዝ አለባችሁ። አተማንቲ ምንድን ነው? በደንብ አትሮጥም እንዴ? ቲቸር ጫማው እኮ ትንሽ ሰፍቶኛል። በደንብ ሰሯ። እንዴት ነህ ሄኖክ? አይ ተነስ ደስታ፣ ከየት ብቀልሽ? ከዚሁ ነው። ስማ ሄኖክ፣ ለትላንትና የራት ግብዣ በድጋሚ በጣም ነው የማመሰግነው። ጥሩ ጊዜ ነበር አይደል? እንድገመው እንዴ? እንዴ ብዙ ጊዜ አንድ ላይ ከታየን እኮ ይወራብናል። እንዴ ይወራ? የኔና ያንቺ አብሮ መሆን አዲስ ነው እንዴ? አብረን አድገን ታዲያ እሱን ሰው ያውቃል እንዴ? አወቀ አላወቀ አንቺ ምን ያስጨንቅሻል? አይ ተጨንቄ ሳይሆን አለ አይደል። በቃ ቻው፣ ጨዋታው ሲያልቅ እንገናኛለን። ቆይ ቆይ ቆይ ደስታ፣ ማለት የፈለግኩት ምን በቃ ተይው ሂጂ። ምን ልትለኝ ነበር? ማለት የፈለግኩት እኔ እኮ በጣም ነው ደስ የምትይው አንቺን ከልጅነት ጀምሮ፣ ማለት የኔና ያንቺ ግንኙነት ከጓደኝነት እንዲያልፍ ነው ምኞቴ። እውነት እንዴ? ምነው ታዲያ ይህን ሁሉ ዘመን ምንም አላልከኝ? እኔ እንጃ፣ አንቺ ምን እንደሚሰማሽ ማወቅ ስላልቻልኩ ፈርቼ ተውኩት። ግን አሁን ልጠይቅሽ፣ አንቺስ የኔና ያንቺ ግንኙነት ከጓደኝነት እንዲያልፍ ትፈልጊያለሽ? አዎ። ደስቲ እና አንቺም እንደኔ አይነት ስሜት ነበረሽ ማለት ነው? ከድሮ ጀምሮ ነው። ጭራሽ አልጠረጠርኩም ነበር። በቃ ቻው፣ ኳስ ጨዋታውን በሚኒ ሚዲያ ማስተላልፈው እኔ ነኝ። ይቅናችሁ። እሺ እና የትላንቱ እራት እንድገመዋ? በጣም ደስ ይለኛል። ሳርዬ፣ ሳራ እንዴት ናችሁ? ሰላም ሰርተ፣ የት ነበርሽ? ላይብራሪ ነበርኩ፣ ወደ ቤት ልሄድ። ውይ ሳሪታ፣ ይሄማ እንዳያመልጥሽ። በጣም አሪፍ እኮ ጨዋታ ነው። ሚሚ እንኳን ትመጣለች ሳሪታ፣ በእናት እኔ እንኳን እንዳያመልጠኝ። ሳርዬ፣ ወንድሞቼን ከትምህርት ቤት ወደ ቤት ጎረቤታችን እንዲወስዱልኝ አድርጌ ያለሁ። ውይ ዛሬማ ጨዋታውን ማየት አለብሽ። እሺ በይም በእናት። እሺ በቃ ትንሽ አይቼ እሄዳለሁ። እሺ ሳርዬ። እናንተ ጨዋታው ሊጀመር ነው። በል ሆኖ ሰው እንዳይን ፊት ሄደን እንቀመጥ። አይ ሚላ እንኳን ደህና መጣችሁ። መጀመሪያ እንግዳችንን የፖሊቴክኒክን ቡድን በጭብጨባ እንቀበለው። እሺ አሁን ደግሞ ለትምህርት ቤታችን ቲም ሞቅ ያለ ጭብጨባ። እንግዲህ በጉጉት ሲጠብቁት የነበረው ጨዋታ ሊጀምር ነው። ጨዋታውን የሚጀምረው ፖሊቴክኒክ ነው። ገና ከመጀመሩ እያጠቁ ነው። በፍጥነት እየተቀባበሉ ነው። ስድስት ቁጥሩ በረዥም ወደ ጎን ሊመታ ይመስላል። ኦ ብራቮ ማንቲ! ስድስት ቁጥሩ ሊመታ ያለውን ኳስ ማንቲ ይነጥቆታል። እንዴ የማንቲ ጫማ ወልቆ በሯል። የተለየ ጫማ ነው እንዲያደረጉ። ማንቲ ና! አቤት ሸሬሉክ፣ ምንድን ነው ማንቲ ጫማ እየወለቀ የሚበረው? ትቸር ያንተ ጫማ ሲሰፋኝ አንድ እግሬ አንተን አንድ እግሬ ራሴን አድርጌ ልጫወት ብዬ ነው። በቀኝ እግር ስመታ ያንተ ጫማ ይዞለቅ አስቸገረኝ። እንዴ ታሾፋለህ እንዴ ማንቲ? በልበል እሺ፣ ተመልሰ ግባ። ጫማ እንዳይወልቅ እንደነገርኩ አጥብቀ ሰረው። እሺ ጨዋታው እየተጋጋለ ነው። ማንቲ ተመልሶ ሜዳ ውስጥ ገብቷል። ፖሊቴክኒክ እያጠቃ ነው። የሚገርም ቅብብል እያደረጉ ነው። አደገኛ ነው፣ አደገኛ ነው። ፖሊቴክኒክ አስር ቁጥሩ የፍጹም ቅጣት ምት ክልል ውስጥ ገብቷል። ሊመታ ነው። መታ። ፖሊቴክኒክ የመጀመሪያውን ጎል አግብቷል። ሚሚዬ ስንት ችግር ታግለሽ ተወተሽ የለ፣ ይህንንም ትወጫዋለሽ። አይዞሽ። አንዳንዴ መሸነፍ አለኩ። መሸነፍማ አማራጭ አይደለም። ግርማ ደከመኝ የምለው ይገባሃል? አንዱን ስለው አንዱ በቃ አቃተኝ። እንዴ ሚሚ ምን እያልሽኝ ነው? ነገ ሌላ ቀን ነው፣ የተሻለ ነገር ይመጣል። አይ ነገ ነገ ምን የተለየ ነገር ይዞ ይመጣል? ብር የለኝ፣ ስራ የለኝ፣ ምን ታስፋለኝ ብለን። በቃ በቃ፣ አሁን ከዚህ ስሜትሽ የሚያወጣሽን ነገር አድርጊ ሚሚዬ። ትምህርት ቤት ኳስ ጫወታለሽ ስትይኝ አልነበረም? ለምን አትሄጂም? ምን ሆነ ሄድኩት? አሁንማ ማለቂያው ደርሷል። እዚህ ቁጭ ብለሽ እድልሽን ማማረር ምንም ለውጥ አያመጣም። ይልቅ ሚሚዬ ተንሽ ተንሽ ተንሽ፣ ጓደኞች ጋር ሂጂና ተቀላቀይ። ተንሽ ተንሽ ሂጂ ሚሚዬ፣ ትደርሻለሽ። እሺ እንግዲህ ሂጂ። እዛ ባጨበጭብ ይሻለኛል። ተነስ ተከተል፣ አንተ ተከተል። ይረሙ ተኝቶ ያንኮራፋል እንዴ? ተነስሚት ጨዋታው ሊፈጸም ትንሽ ደቂቃዎች ቀርተውታል። ፖሊቴክኒክ 1-0 ይመራል። ወይኔ ምን ነካቸው እነማንቲ? ቀኑ ሙሉ ኳስ ሲራገጡ አይደል እንዴ የሚውሉት? እንዴት አንድ ጎል ማስገባት ያቅታቸዋል? ጨዋታው ሊያልቅ እኮ ነው። አረ በእናታችሁ አግቡ። ተከላካያችን ተስፉ በረጅሙ መታትን ኳስ በቀለ በደረቱ አቀዝግዞ ተቆጣጥሮታል። በቀለ ኳሷን ይዞ ወደፊት እየገፋ ነው። 5 ቁጥሩን አለፈው። በቀለ የሚያቀብል አይመስልም። ብቻውን ወደ ጎል እየጠጋ ነው። በቀለ በቀለ በቀለ ምታው ምታው አረ ምታው በቀለ መታ። አይ ጀለሶች በቀለ እኮ አንድ ጎል አገባ። አሁን አንድ እኩል ነን። የሚገርም ጎል ነበር። ጨዋታው ቀጥሏል። ፖሊቴክኒክ በማጥቃት ላይ ነው። ፖሊቴክኒክ ፖሊቴክኒክ ኳሱን ተቀማ። መሐመድ ኳሷን ይዞ ወደፊት እየከነፈ ነው። መሐመድ ለበቀለ፣ በቀለ ለማንቲ በረዥሙ አቀበለው። ማንቲ በቀኝ በኩል ኳሷን ይዞ እየሮጠ ነው። አሯሯጡ ግን ብዙ የተመቸ አይመስልም። ማንቲ በሮጡን አቆመ። ሊመታ ነው መሰለኝ። ማንቲ መታ። እንዴ ጫማ ወደ በረረው በረኛው ዘለያዘው ካሳገን መረብ ያርፋለች። ጎል! ይገርማል፣ በጣም ይገርማል። ባለቀ ሰዓት ብራቮ ማንቲ! ይገርማል። ጨዋታው ተጠናቋል። 2-1 አሸንፈናል። ብራቮ ቲማችን። በዚህ አጋጣሚ ትርፍ ጊዜውን መስዋዕት አድርጎ ቲሙን ለሚያሰለጥነው መምህር ሄኖክ ምስጋናችን እናቀርባለን። ቀላል ያስቃል። ሳምራዬ ሳምራ ሳምራዬ ሳምራ ሳምራዬ ሳምራ ሳምራዬ ሳምራ ይቻላል ሳምራ ችለናል ዋንጫው ሳምራ ይዘናል ሳምራ ዛሬ ነው ሳምራ ፊየሽታ ሳምራ ጨዋታ ሳምራ እልልታ ሳምራዬ ሳምራ ሳምራዬ ሳምራዬ ሳምራዬ ለራሴ ሳምራ አክሊል ለአንገቴ ሳምራ ሜዳል ሳምራ ለእጆቼ ሳምራ ብር ዋንጫ የክብር ሳምራ መጠጫ ሳምራ ሳምራዬ ሳምራ ሳምራዬ ሳምራ ሳምራዬ ሳምራ ሳምራዬ አበብሻ አበባ አበባ እልልዬ ልግባ አበብሻ አበባ አበባ እልልዬ ልግባ ገና ደግሞ አበባ እልልብዬ ልግባ ገና ምስታየና አበባ እልልብዬ ልግባ በዓለም በሙላ አበባ እልልብዬ ልግባ እንክሳለን ገና አበባ ሃሌሉያ ልግባ አረጎበ ህምኖ አረጎበ ህምኖ አረጎበ ህምኖ አረጎበ ህምኖ እልል ባሉ ህምኖ ለድላችን ህምኖ ይሄ ዋንጫ ህምኖ የሁላችን ህምኖ አረጎበ ህምኖ አረጎበ እንደናችሁ ልጆች እንዴት ቸር አላየንህም ነበር አሪፍ ጨዋታ ነበር አይደል በጣም የሚያስቅ ነበር እንጂ ሳራ ምን ነው አሞሻል ተብሏል ነበርም እንዴ አው ራሴ ነው አሞኛል እኔ እኮ ጥሩ የራስ ምታት መድኃኒት አለኝ ነይ ቢሮ እንሂድና ልስጥሽ አይ ቶሎ ወደ ቤት መሄድ አለብኝ መልካም ነገ እንደተለመደው አስጠናሻለሁ ትቀሪና ለአባትሽ ነው መነግራቸው ሰማሽ አው ሰምቻለሁ በሉ ልጆች ጭፈራው ጋር ሂድ ቻው ቻው እኔ ሰውዬ ማላይበት የታባቴ ልቆውንስ እንዴ ማን ነው እህ ትቸራ የለ ነው ብቻችንን ስንሆን እኮ መከራ ነው የሚያሳየ ምን አደረገሽ ሰውነቴን ይነካካኛል ምን ይስመኛል ልብስሽን ካላወለቁም ሊታከለኛል አይዞሽ እሺ ሳርዬ በቃ አታልቅሺ ደግሞ ለሰው ከወራሽ አሰቃይሻለሁ ውጤትሽን አበላሻለሁ ስምሽም ይጠፋል እያለ ያስፈራራኛል እኔ ማመን ያቃተኝ ትሸራ እያለ እኮ አሪፍ ሰው ይመስለኝ ነበር ቆይ ለመሆኑ እንደዚህ ማድረግ ከጀመረ ስንት ጊዜ ሆነው እዚህ ትምህርት ቤት ጥናት ካስጀመረ ጊዜ አንስቶ ይህ እስስት በድንጋይ ነው ግንባሩን ብዬ የምገላገለው እንደሱ አይደለም ምን ማለት ነው ይህንን ነገር ማንም መስማት የለበትም ማንም አደራ ሳሪታ ለሰው መንገርም አለብን እንዴ አለበለዚያም የሚያሰቃይሽን ነገር አያቆምም ውይ ማን ያምነኛል በራስሽ ያመጣችሁ ነው ብሎ እኮ ነው ሰው ሁሉም ቢፈርድብኝ እኔ ትምህርት ቤት አስጠልቶኛል እኔ ህይወቴ ራሱ አስጠልቶኛል እኔ እዚህ ቦታ መጥፋት ነው የምፈልገው ሳሪዬ Thank you.